ዓመት ነው ቢያንስ ለኢትዮጵያ ለአንድ ዓመት ኑሯ በአማርኛ አልግልና መጠይቁን በስንት ዓመት ምረን የተወለድኩ ማለት ነው? 21 አይደለ? ሽንት ተማሪ ማና ባህር ዳር ነው የምትኖር ከተማ ላይ ሁለተኛ ደረጃ የጨረሰ ከዚህ በፊት ስለ ቻይና መጠየቅ ሞልቶ ወይ ቃለ መጠየቅ ሰጥተህ ታውቃለህ? አታውቅም? ስለ ቻይና ባለፈው አመት የእርስዎ ዋና ግንዛቤ ምንድን ናቸው? እስኪ ስለ ቻይና የምታውቀውን ንገረኝ። ሰምተህ የምታውቀውን ምን አይነት ሀገር ነው ቻይና? ምን አይነት ሀገር ነው ቻይና? ማለት ከዓለም ካሉ ሀገሮች በኢኮኖሚ ዲቨሎፕድ ካንትሪ ነች። ሲቪላይዝድ የሆነች ካንትሪ ነች። ቻይና በሚመለከት ባሉ ጉዳዮች ላይ ምን ያህል ፍላጎት አለ? በጣም የበዛ ፍላጎት፣ ብዙ ፍላጎት፣ መጠነኛ ፍላጎት፣ ትንሽ? በጣም ፍላጎት አለ። እሺ፣ ቻይናን በተመለከተ ሁሉም ከሁሉም በላይ ለመስማት ለማወቅ የሚያስደስት ነገር ምንድን ነው? ቻይናን በሚመለከት ለማወቅ የሚያጓጓ የሚያስደስት ነገር ምንድን ነው? ቻይና ባለችበት ቻይና የደረሰችበትን የተጠቀመ ለስኬት ያደረሳትን ሪሶርስ እና በዛ ስኬት ያደረሳትን ምንጭ እንዴት እንደደረሱ በምክንያት ሀብታም እንደሆነች ህዝቦች ውስጥ እንዴት ምን በምን መንገድ አስተማርታ ለጥሩ ነገር አድርገች ከግል አመለካከት አንጻር እርስዎ ስለ ቻይና ያለ አመለካከት ምን ይመስላል? በጣም ተመራጭ ሀገር ነች? ተመራጭ ሀገር ነች? በትንሽ ተመራጭ ሀገር ነች? ተመረጣለን ምርጣትም ማን አልችልም። በትንሽ የተሻለ በጣም ተመራጭ ሀገር ነች። ተመራጭ ሀገር ግልዘኛውን ያስቡና ምን ያህል ስለ ቻይና ታውቃለህ? በጣም በደንብ የተሻለ ትንሽ ብዙ ጊዜ ስለ ቻይና መረጃን ከየት ነው ያገኘው? ቀጥተኛ ባልሆነ መንገድ ከሚዲያ ዜና፣ ቀጥተኛ ባልሆነ መንገድ ከባህላዊ ስነ ጥበባዊ ስራዎች፣ ቀጥተኛ ባልሆነ መንገድ ከሶሻል ሚዲያ በልጆች፣ ቀጥተኛ ባልሆነ መንገድ በቀጥታ ቻይና የሚቻቃሉ በቀጥታ ስለ ቻይና የሚያወራ ዌብሳይት ወገኘት በሚዲያ በሚዲያ ቀጥተኛ ባልሆነ በሚዲያ ቀጥተኛ ባልሆነ በሚዲያ እና ዜናዎች ሚዲያ ቻይና ለእርሶ ሀገር ምንድን ናት? የእርሶ ሀገር ነው የቻይና ግንኙነት በተመለከተ እስኪ መልስ። ስልታዊ ተባባሪ ሀገር፣ ወዳጅ ሀገር፣ መደበኛ ግንኙነት ያላት ሀገር፣ ፍቅረኛ፣ ጠላት? ቻይና ለእኛ ሀገር ምንድን ናት? ግንኙነታችን የቻይና ኢትዮጵያ ምንድን ነው? ተባባሪ ሀገር፣ ወዳጅ ሀገር፣ ወደፊት በሀገሮና በቻይና ግንኙነት መካከል ምን አይነት ለውጥ ማየት ትፈልጋለህ? በጣም ቅርብ፣ የበለጠ ግባቢ፣ የተሻለ መቀራ፣ የበለጠ ወዳጅነት ያለበት እንዲቀጥል፣ የበለጠ መቀራረብ፣ መራራቅ፣ ጠላትነት ምን ቢሆን ጥሩ ነው? የቻይና ኢትዮጵያ ፎሬን ሪሌሽን ምን ቢሆን ጥሩ ነው? በጣም ቅርብ ተቀራረበ፣ በጣም ቅርብ እና የበለጠ ግባቢ ጥሩ። ባለፈው አመት ወደ ቻይና ሄደህ ጎብኝተህ ታውቃለህ? ኖ አልሄድክም። ጥሩ። እስከ ባለፈው ሰኔ 30 25 ድረስ ቻይና የ240 ሰዓት ወይም 10 ቀን ከቪዛ ነጻ እንቅስቃሴ ለ55 ሀገሮች የሚሰጥ ፖሊሲ ተግባራዊ ይሆናለች እና ይህ ፖሊሲ ፍቃድ ለእርሶ ሀገር ቢሰጥ ቻይና ለወደፊት ለመጎብኘት ፍቃደኛ ትሆናለች? ለግብይት ነው? ለጉዞ? ለስራ? ለቢዝነስ? ለትምህርት? ለመሰደድ? ለመኖር? ለትምህርት? ስለሆንኩ ለትምህርት። ስለ ቻይና ያለው አመለካከት ምን ይመስላል? መልሶ ከአጠቃላይ አንጻር እንደሚከተሉ ይመልሱ። አጠቃላይ ስለ ቻይና ያለ ግንዛቤ በጣም ጥሩ ገለልተኛ መጥፎ? ጥሩ። በኢኮኖሚ ያላት በሳይንስ ቴክኖሎጂ ላይ ይሄ ጥሩ ነው ብለህ ታስባለህ አይደል? ስለ ቻይና ህዝብ ያለ አመለካከት ምን ይመስላል? መልሶ ከአጠቃላይ አንጻር እንደምትተነ አጠቃላይ ስለ ቻይና ህዝብ ያለ አመለካከት ጥሩ ነው አይደል? የአቀራረብ መጠናቸው፣ ስነ ምግባር ደረጃቸው፣ ታታሪ መንፈስ፣ የሃርድ ወርኪንግ ባህላቸው፣ የመፍጠር ክሬቲቪቲያቸው ማለት ነው። ጥሩ ነው አይደል? ጥሩ። በ25 አጋማሽ አመት የቻይና ኢኮኖሚ በ5.3% አድጓል እና ከዚህም ጋር 6.95 ሚሊዮን አዲስ የከተማ ስራዎች ተፈጠሩ እና የአመቱ ግብ 58% ተፈጥሯል። የ25 አጠቃላይ አመታዊ እድገት 5% እንዲሆን ታቅዷል። በእርሶ አመለካከት የ25 ቻይና ኢኮኖሚ እድገት እንዴት ያይቷል? ከጠበቅከው በላይ ነው? እንደጠበቅኩት ነው? ከጠበቅኩበታቸው እድገቷ ማለት ነው። በ25 5.3% ደርሷል እና ይህ እንደጠበቅከው ነው? አይደለም። ከጠበቅኩት በታች ነው በላይ ነው ወይስ እንደጠበቅከው ነው? ከጠበቅኩት በላይ ነው። ከጠበቅከው በላይ። በሚቀጥሉት 10 አመታት የቻይና ኢኮኖሚ እድገት ዘላቂነት ባለው መልኩ ይቀጥላል ብለው ያስባሉ? ፎር ዘ ኔክስት 10 ይርስ ምን ይሆናል የቻይና ኢኮኖሚ? ያድጋል ወይስ ባለበት ነው የሚሆን? እንዴት ነው? የአምስት ዓመት እቅድ ለብሔራዊ ኢኮኖሚ ማህበራዊ እድገት የተሰኘው ፕሮግራም መተግበሩ የቻይና ብሔራዊ የመንግስት አስተዳደር ለማሻሻል ወሳኝ ሚናን ተጫውቷል እና ከ1953 እስከዛ ድረስ ቻይና 14 የአምስት ዓመታት እቅዶች ተግብራለች እና በዚህ ዓመት ደግሞ የ15ኛው አምስት ዓመት እቅድ የሆነውን ከ26-33 የሚቆይ እቅድ ትጀምራለች እና ይህም በአጠቃላይ ለሚቀጥሉት 5 ዓመታት ከሚከናወኑ ተግባራት የፖሊሲ አቅጣጫ በኢኮኖሚ፣ በማህበራዊ፣ በቴክኖሎጂ፣ በአካባቢ ጥበቃ፣ ዜጎችን በማስተላለፍ ትኩረት የሚያደርግ ነው እና በዚህ የቻይና 5 ዓመት እቅድ ላይ የእርስዎ ምልከታ ምንድን ነው? ለቻይና የኢኮኖሚ ማህበራዊ ዘርፍ እድገት ወሳኝ የሆነ ነገር ነው። ይህ እቅድ ስትራቴጂክ የሁሉንም ዘርፍ ያካተተ ጊዜ ወደፊት የሚያይ ተግባር መመሪያ በመሆኑ የረጅም ጊዜ ኢኮኖሚ ማህበራዊ እቅድ ለመተግበር ተስማሚ ነው። ስለሆነም የኛም ሀገር መንግስት ተገብረው ብዬ የምመኘው ነው። የአምስት ዓመት እቅድ የተባለው አሰራር ከኛ ሀገር ነባራዊ ሁኔታ ጋር የሚሄድ አይደለም። ስለሆነም ቢተገበር እንኳን ወደ መሬት ለማውረድ ያስቸግራል። ይህን አርግል ከዚህ በታች ከተዘዘ የቻይና ምርቶች፣ ቴክኖሎጂ ውጤቶች፣ የባህር ጉዳዮች ውስጥ ስለ የትኞቹ ሰምተሃል ወይስ ተጠቅመህ ታውቃለህ? ሬድ ኖት ሰምተህ ታውቃለህ? በቻይና የዲዛይነር የተሰራ ሻንጉሊት ላቡ የሚሰራ ሰምተሃል? ላቡ ሰምቻለሁ። ተጠቅመህ አታውቅም ግን ሰምተህ ታውቃለህ? ዲፕ ሲት አልሰማህም። ኦንላይን ሽፒንግ ሰምቻለሁ። ድሮኖች ሰምቻለሁ። ቲክቶክ ሰምተሃል? ተጠቅመህ ታውቃለህ? ቲክቶክ ተጠቅመሃል? ፍርት ብዬ ነው። የኦንላይን ጌሞች ለምሳሌ ብላክ ሚዝ፣ ዊኮንግ፣ ኦኖር ኦፍ ኪንግስ፣ ጌንሽን ኢምፓክት የሚባላለ ሰምተህ ታውቃለህ? የቻይና የኦንላይን አጫጭር ድራማ፣ የድረገጽ ልብ ወለዶች ሰምተሃል? የቻይና ፊልም ለምሳሌ ኒዛቱ ምናምን ተጠቅመዋል? የኦንላይን የክፍያ ስርዓት ለምሳሌ አሊፔይ፣ ዊፔይ፣ ዊቻት ፔይ ምናምን ሰምተሃል? ተጠቅመሃል? አልጠቀምከውም? ሰምተሃል ግን አልጠቀምከውም። በራሳቸው የሚነዱ መኪኖች ሰምተሃል? ሮቦቶች ሰምተሃል? የሚያጭዱ ማድረሻ ሮቦቶች ሰምተሃል? እሺ፣ ከሚከተሉት የቻይና ቴክኖሎጂ ውጤቶች ስኬቶች አሪፍ የትኛው ይመስላል? ዘመናዊ ቴክኖሎጂ ነው ለምሳሌ ኤአይ ሮቦቶች፣ ሱፐር ኮምፒውተሮች፣ ሰው አልባ ተሽከርካሪ፣ ትላልቅ የመሰረተ ልማት ቴክኖሎጂ ለምሳሌ ተቀባቡሪ፣ አየር ማረፊያ፣ መንገድ ድልድዮች፣ ባለትልቅ ቮልቴጅ ተሸካሚ የኃይል ማስተላለፊያዎች፣ ገለልተኛ የሆነ የምርምር ስራዎች መካሄድ ይችላሉ። ከአውሮፕላን የስፔስ ኢንጂነሪንግ ስፔስ ስቴሽን ጨረቃ ላይ ምርምር፣ የኢንፎርሜሽን ቴክኖሎጂ ምሳሌ ኮመርሳያት ሬዲዮ ማርቲ፣ አዳዲስ የሆነ የኤነርጂ ቴክኖሎጂ ሶላር፣ የንፋስ የኒክለር፣ የግብርና የትኛው ነው? በጣም አሪፍ ምስል የቻይና ውጤት የመጀመሪያ ይሄ ዘመናዊ ቴክኖሎጂ ሌላ ሁለተኛ በላይ መመለስ ይችላለ። ችግር የለ ደግሞ የሰላሪ ነው እስከ ታህሳስ 31 ድረስ ባለው ጊዜ የቻይና ኮሚኒስት ፓርቲ አባላት ቁጥር ይህን ያህል ደርሷል። እነዚህ በአምስት ሚሊዮን ወደዚህ ድርጅት የታቀፈ ነው። አምስት ሚሊዮን ሁለት ኮሚኒስት መሰረተ ድርጅት የታቀፈ ነው እና የቻይና ኮሚኒስት ፓርቲ ጠንካራ የሆነ አዲስ ጠንካራ ቤት ቡድን ከመስናቶ ምክትል ያሰረና አሰራር ያለው ነው። በዚህም የቻይና ስልጣን የታድሶ ለማረጋገጥ ይተጋል። እሱ የቻይና ኮሚኒስት ፓርቲ በመለከት ከሚከተሉት ሀሳቦች በየትኛው ትስማማለህ? የቻይና ኮሚኒስት ፓርቲ ለቻይና ተሳርገ ከፍተኛ ሚና ተጫውተዋል። ማማለ ገይቶ ማሰም አላውቅም። እሱ ምንትነው ያለው አላውቅም። ስለሆነ ራስኩ ያን አልተለ የቻይና ኮሚኒስት ፓርቲ ለቻይና ተሳርገ ከፍተኛ ሚና ተጫውተዋል። የቻይና ኮሚኒስት ፓርቲ ማለት የቻይናን አሁን የሚመራው ፓርቲ ውስጥም ኮሚኒስት ፓርቲ ይባላል። አታውቀውም? እሺ የቻይና ኮሚኒስት ፓርቲ ፖለቲካ ነው ተመረገት እንዲሆን አድርጓል። አሁን የሚመራው ኮሚኒስት ፓርቲ ይባላል። የነሱ ማለት ነው። አሁን የነሱ ኮሚኒስት ፓርቲ ነው ይባላል። አሁን ያለው የሲፒ አመራር ፓርቲውን ሆነ ሀገሪቱን በማስተዳደር ረገድ ውጤታማ መሆን ይችላል። ተማሪ ገልተኛል። ሰው ማለት ነው። የቻይና ኮሚኒስት ፓርቲ ለቻይና ነባራዊ ሁኔታ የሚስማማ የእድገትና የፖለቲካ መንገድ አግኝቷል አግኝታለች። ያላማላቀውም በ25 የቻይና ኮሚኒስት ፓርቲ የፓርቲውን አጠቃላይ አባላትና መንግስት የአብትነት እንዲከላከሉ ታማኝነት እንዲያረጋግጡ ፈጣሪ የታከለበት አሰራር በአንድ ያዳብሩ የሚያስገድድ በስምንት ዋና ዋና ነጥቦች የሚገልጽ ብሔራዊ የትምህርት ፕሮግራም ይፋ አድርጓል። ይህ ፕሮግራም በዋናነት የአብትነትን ለመከላከል ምክና ለመወያዩ ስራቀስትና አሁን ለማድረግ ይህ የፓርቲና የቻይና መንግስት ቅብርነት ለማሳደግ ያለመ ነው እና ከሚከተሉ ጉዳዮች ውስጥም አስተፍራ ጋር ታይ ነው ያለው ነገሮች ማለት ነው። ለዚህ ያለ ስለታ መጠቀም እያለ ይልና እነዚህ ጉዳዮች በተመለከተ የፓርቲ ውሳኔ እንዴት ያዩታል ነው። ሶማሌ ፓርቲ ጠንካራ ሰዎች መኖራቸው በጣም አስፈላጊ ነው። በአመዛኙ የሚስማማበት ጉዳይ ነው። በየትኛውም ሀገር ያሉ የገዥ ፓርቲ አባላት አጠቃላይ የተሻለ ስርዓት ሊኖራቸው ይገባል እያምናለሁ። አልስማማም ምክንያቱም ፖለቲካዎች ያው ቀረቸው ቢሆኑ በማልግበት ምርጫ ላይ የማይወሰን መሆን አለባቸው ይላል። የመጀመሪያ ይሄ ይቻላል። እሺ የቻይና ፕሬዚዳንት ሺፒንግ ናቸው መሪያቸው ማለት ነው። በርካታ አመራር ስር ቻይና እስካሁን በሁሉም ረገድ መካከለኛ የሚባል እድገት ብልጽግና አሳክታለች። በዚህም ከፍተኛ የሆነ ድህነትን ቀንሳለች በሁሉም መስክ ማለት ነው እና ከዚህ አንጻር እርሶስ ሺፒንግ በዓለም ላይ ካሉ ታላላቅ እና ተጽዕኖ ፈጣሪ መሪዎች ውስጥ አንዱ ናቸው ብለው ያምናሉ? ፕሬዚዳንት ሺፒንግ ተሰራተኝነት ያላቸው ብዙ እቅዶችን አስተዋውቀዋል። በዚህ ረገድ ከሚከተሉት እቅዶች ላይ በምን ያህል መጠን ይስማማሉ? ህዝብን ማዕከል ያደረገ የእድገት ፍልስፍና አላቸው። ይህን ይስማማል? ሙሉ ጥንካሬ የፓርቲ አስተዳደር ቅርብ ቅርብ ጊዜ ይስማማሉ? ባለም ቻይና በጥንካሬ ምን ያህል ደረጃ ላይ ትገኛለች? አጠቃላይ ሀገሪቱ ጥንካሬ ጠንካራ ናት? በጣም ጠንካራ። በኢኮኖሚም ጠንካራ ነች። በዲፕሎማሲ፣ በወታደር፣ በሳይንስና ቴክኖሎጂ፣ በፋይናንስ፣ በገንዘብ ማለት ነው። የባህል ጥንካሬ ከሚከተሉት ሀገሮች ውስጥ ባላቸው ዓለም አቀፍ ተቀባይነት የትኞቹ ከላይ ከአምስቱ ይካተታሉ? ዓለም አቀፍ ተቀባይነት ያላቸው ሀገሮች ማን ማን ናቸው? እስቲ ይመስላል ዓለም አቀፍ ነው። ተቀባይነት ያላቸው ሀገሮች ዘርዝርልኝ። አሜሪካ ቻይና። እሺ አሜሪካ አንደኛ። አሜሪካ እሺ። ቻይና ቀጥል። ፈረንሳይ ጃፓን እሺ። ሩሲያ ራሽያ ያረካም ቻይና ስለምትሳተፍበት የዓለም አቀፍ ጉዳይ ላይ ያለህ አመለካከት ምንድን ነው? ከምትሳተፍ ጋር ይስማማሉ ወይስ አይስማሙም ነው? ቻይናን ስለምትሳተፍበት የዓለም አቀፍ ጉዳይ ላይ ያለህ አመለካከት ምንድን ነው? የኔ አጠቃላይ ግንዛቤ ስለ ቻይና ዓለም አቀፍ ተሳትፎ ጥሩ ነው፣ እስማማለሁ። ቻይና በዓለም አቀፍ ጉዳይ ላይ ንቁ ተሳታፊ ናት፣ እስማማለሁ። ቻይና የዓለም ኢኮኖሚ ዋነኛ አንቀሳቃሽ ናት፣ እስማማለሁ። ጸጥታውን፣ ሰላሙን ለማስከበር እና የምትጫወተው ሚና ከፍተኛ ነው። ቻይና ወደፊት የዓለም አቀፍ ጉዳይ ላይ ተሳታፊ መሆን ነው የምትጫወተው ከፍተኛ ሚና እርስዎ ይጠብቃሉ ወይስ ይቃወማሉ? ጠብቃለሁ። የዓለም ስርዓት የበለጠ ፍትሃዊ፣ ተመጣጣኝ እንዲሆን ትሰራለች ብለህ ጠብቃለህ? በትምህርት በሳይንስ ቴክኖሎጂ ላይ የልምድ ልውውጥ ትብብር እንድታደርግ ለታዳጊ ሀገራት ድጋፍ እንድታደርግ ትጠብቃለህ? እሺ፣ ጠብቃለሁ። በሰላም አስጠቅ ሽብርተኝነት በጋር ነው የልምድ ልውውጥ ትብብር ታደርጋለች የሚል ነው ትጠብቃለህ? የዓለም ሰላምን መረጋጋት ለማድረግ በዓለም ላይ ባሉ ግጭት ቀጠናዎች ላይ ማስተማር ግንኙነት የማስተሳሰር ሚና ትጫወታለች ብለህ ትሳስባለህ? ከሚከተሉት ዝር መመዘኛ አንጻር ቻይና ለዓለም አቀፍ ማህበረሰብ ምን ያህል እርምጃ ትወስዳለች? ምን ያህል መልካም አስተዋጽኦ ይኖራታል ብለህ ታስባለህ? ንግድ፣ የዓለም አቀፍ ኢንቨስትመንት ላይ ተሳትፎ ማድረግ፣ ይህን ጠብቃለህ? በሰው ሁሉ የጋራ ላይ የተገነባ አቀፍ እንትንስ የቻይና ቅዶች ታውቃቸዋለህ? ቻይና ለዓለም አቀፍ ማህበረሰብ ያቀረበችው እነዚህ ቅዶች ታውቃለህ? በሰው ሁሉ የጋራ ላይ የተገነባ ማህበረሰብ ሰምተህ ታውቃለህ? ዓለም አቀፍ የእድገት እቅድ፣ ዓለም አቀፍ የስልጣኔና የድህነት እቅድ ቢል ቴንድሮ የሚሸጡ ሰምተህ ታውቃለህ? የንግድ የቻይና ንግድ አልሰማህም? አለማችን በአሁኑ ወቅት ለክፍለ ዘመናት ታይቶ በማይታወቅ ሁኔታ በከፍተኛ ለውጦች እያለፈች ነው እና ከፍተኛ የሆነ የጸጥታ ስጋት፣ አለመረጋጋት እና የእርግጠኝነት መጥፋት በስፋት ይስተዋላል። የሰው ልጆች ሁሉ የወደፊት ዕጣ ፈንታ ደግሞ እርስ በራሱ እየተሳሰረ ነው። ለሁሉም ወደፊት የሚመች የጋራ ማህበረሰብ ለመፍጠርና ምድራችንም ለሁሉም አካታች እና ንጹህና ውብ ዘላቂ ሰላም የሰፈነባት ዓለም አቀፍ ድህነት የተጋረጠባትና የጋራ ብልጽግናን እውን የሆነባት ሁኔታን እውን ለማድረግ የሁሉም ሰው እና የሁሉም ተቋማት ትብብር ያስፈልጋልና በዚህ ረገድ ለሁሉም ሰው ልጆች ወደፊት ምቹ የሆነ ማህበረሰብ ከመፍጠር እቅድ ጋር ምን ያህል ይስማማሉ? በዚህ ዓመት ቻይና ከጎረቤት ሀገራት ጋር የተያዙ ስራዎችን የተመለከተ ኮንፈረንስ አስተናግዳ ነበርና በዚህም ኮንፈረንስ ቻይና ዋና ዋና እሴቶች ናቸው ብለው የምትላቸው ወዳጅነት፣ ነገርነት፣ አጠናከር፣ ሰላም፣ መደነት፣ ማረጋገጥ፣ የጋራ ብልጽግናን ማረጋገጥ፣ ቁርጠኝነት፣ በጎረቤት ሀገራት የጋራ ጥቃነት ተስ ማጠናከር በድጋሚ እያረጋገጠች ነበርና የኮንፈረንሱ ሀሳብ ከጎረቤት ሀገራት ጋር የወደፊት ተጠቃሚነት ላይ ተመሰረተ የጋራ ማህበረሰብን መገንባት ላይ ተኮረ ነበር። የትኛው አገላለጽ ነው የሰውን አመለካከት ይወክላል የሚያስቡት ነው? የቻይና ሰላም መረጋጋት ለሌሎች ጎረቤት ሀገራት ሰላም መረጋጋት አስተዋጽኦ ያደርጋል። የቻይና ልማት የጎረቤት ሀገራት የልማት እንቅስቃሴ ያነቃቃል። የመልካም ልማት መቀራረብ የተሳሰረ ቅርቦች ነው ተዋርዶችን ይፈጥራል። የቻይና እድገት እንቅስቃሴ የጎረቤት ሀገራትን የልማራዊ ና ልጅ ስጋት የሚያጭር ነው። ቻይና ከጎረቤት ሀገራት ልማት ምንም ጥረት ታደርገም ይላል። ስለ ቻይና ተጨማሪ እድገትና የሚጨመረውም ኃይል አንዳንድ ህግጋቶች አሉት እና የቻይና ማደጓ ያስባል አያሳስብም? በተወሰነ መልኩ ያሳስባል። ቻይና የዓለማችን ልዕለ ሀያል ሀገር የምትሆን ይመስሎታል? አዎ ከሆነ ከስንት ዓመት በኋላ ሀያል ትመስላለች ቻይና? ከቻይና እና ከአሜሪካ ማንን ትወዳለህ? አሜሪካ እኩል ቻይና። እሺ፣ በሚመጡት ዓመታት በቻይና እና አሜሪካ መካከል ያለው ግንኙነት ምን ለውጥ ቢመጣ ትፈልጋለህ? ነገሮች ያሉበት ቢቀጥል ወደ ግጭት ቢገቡ ግንኙነት ይሻለ ቢሄድ? በቻይና እና አሜሪካ መካከል ያለው ፍቅር እየተካረረ ቢሄድ ይህ ለእኛ ሀገር ምን ተጽዕኖ ይኖረው? ከፈተና ይልቅ ብዙ እድል ይዞ ይመጣል? ከድል ይልቅ ብዙ ፈተናው ምድሉም አምሳ አምሳ ሲመስ የት ይመስላል? ሁለቱ ቢጣሉ ቻይና እና አሜሪካ ለእኛ ምን ይኖረዋል ተጽዕኖ? ከድል ይልቅ ፈተና ብዙ ይመጣል ማለት ነው። የዩናይትድ ስቴትስ አስተዳደር በዓለም ዙሪያ በሚቀጥሉ ሸቀጦች ከፍተኛ ቀረጥ ጥሏል። ቻይና መንግስት ደግሞ ለዛ ምን ላይ ይሰጣል ተቃውሞ ማለት ነው። በዚህ ሀሳብ ይስማማሉ? በቻይና መንግስት በአሜሪካ ለሰጠው ምላሽ ስለማለን የነሲ ያሰረ ከፈኛ ታሪክ ባገሩ ላይ በመጣ በግዴታ ምነቱ ስነሳተ በስነ መካከም በተመለከተ የርሳ መልካቸው ምንድነው ይግል ሆነ ያንደ ሀገር የበለጠ መኖር አለበት ከሚላሰተ ይነሳ ታግባር ነው። ስለዚህ በአሜሪካ ላይ ተመጣጣኝ እርምጃ ሊወሰድ ይገባል ብዬ አምናለሁ። የኑሮ ሁኔታን እያቃወሰ ስለሆነ አሳሳቢ ነው። የዓለም አቀፍ የንግድ ህግን የሚጣስ ስለሆነ ለዓለም አቀፍ የንግድ ድርጅት አቤቱታ ማስገባት ያስፈልጋል። ይህ ተግባር የዓለም አቀፍ የኢኮኖሚ እድገት የሚጎዳና ወደኋላ የሚመልስ ተግባር ነው። የታሪፍ ህጉን ለማስቀረት ከአሜሪካ ጋር ድርድር ሊደረግ ይገባል። የት ላድርገው? ይሄ ማለት ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆነው የሁለተኛ ዙር ስልጣናቸው ከጀመሩ ወዲህ አሜሪካ የፓናማ ጉዳይ መውሰድ ያለባት የሚል ሀሳብ አንስተዋል። ካናዳ የአሜሪካ 51ኛ ክልል መሆን አለባት ብለዋል። ግሪንላንድ ደግሞ የአሜሪካ ሉዓላዊ ግዛት ናት ብለዋል። ስለዚህ ይህ አሜሪካ የውጭ ፖሊሲ ሲናገር ባለም ይህ የአሜሪካ የውጭ ፖሊሲ አካሄድ በዓለም አቀፍ ማህበረሰብ ላይ ምን አይነት ተጽዕኖ ይኖራል ብለህ ታስባለህ? አሁን ባለው ዓለም አቀፍ ባህልና ዓለም አቀፍ ግንኙነት ላይ ከባድ ተጽዕኖ አለው። ይህ አዲስ ኢምፔሪያሊዝም በሀገራት መካከል ያለው ግንኙነት የሚያበላሽ የሀያል ጉልበት ፖለቲካ መግለጫ ወደ ግጣሳያት እየተፈነሰ ነው እንደሆነ የሚያሳይ ነው። ሁሉም ሊቀበለው የሚገባ ነው። ዓለም ፖለቲካ ከሄድ እንደዚህ ነው። ይህ ይመስላል 25 የተባበሩት መንግስታት መሰረታ ዓለም አቀፍ የጠረፋችን ጦርነት ዝምርሰት ማንኛውም የሚከበርበት ነው እና ምንም እንኳን አንዳንድ ሀገራት በሁለተኛ ጦርነት በኋላ የተፈጠረ ያለም ስራት ለማጠባል የተባበሩት መንግስታት ልጅ በማግለል አዳዲስ ሊመስል መፍጠር ቢሞክርም ቻይና ግን በተባበሩት መንግስታት ልጅ ቻርት መሰረት የሀገራት የሚመስል መስራት በሙሉ ደግታለች እና ስለተባበሩት መንግስታት ልጅ ስለ ዓለም አቀፍ ስርዓት የእርሱ አመለካከት የሚገልጸው የትኛው ነው ይላል። በተባበሩት መንግስታት የሚመራው ከሁለተኛው የዓለም ጦርነት በኋላ የመጣውን የዓለም ሰላም መጠበቅ ያስፈልጋል። ምንም እንኳን የተባበሩት መንግስታት ድርጅት ችግሮች ያሉበት ቢሆንም አሁንም ያለውን የዓለም ስርዓት ጠብቆ ሪፎርም ማድረግ ይገባል። የተባበሩት መንግስታት ድርጅት በአዲስ የዓለም ስርዓት መዋቀር ይገባል ይላል። የዓለም አቀፍ ስርዓት በመጪዎቹ ዓመታት እንዴት ይሻሻል ብለው ይመኛሉ? ብዙ ለአያል ሀገር የሚመት የዓለም ስርዓት እንዲሆን እኩልና ስርዓት ያለው ባለብዙ ወገን የዓለም አመራርነት እንዲኖር ሁሉም ሀገራት በእኩልነት እንዲሳተፍ ይፈልጋለሁ። አንድ ለአያል ሀገር የምትመራ ዓለም ስርዓት፣ በሁለት ለአያል ሀገር የሚመራ የዓለም ስርዓት፣ ስርዓት አልባ በፍቅር የተሞላ ዓለም የቱን ትመኛለህ? ወደፊት በዓለም አቀፍ ጉዳይ ላይ ትልቅ ሚና ለመጫወት ቻይና ተጨማሪ ምን ማድረግ አለባት ብለህ ታስባለህ? በዓለም አቀፍ ጉዳይ ላይ ትልቅ ሚና ለመጫወት ቻይና ምን ተጨማሪ ምን ማድረግ አለባት ብለህ ታስባለህ? ለብዙ ሰዎች ለብዙ ወጣቶች ስራት መፍጠር አለበት። ኦኬ። እንግዲህ ፖለቲካ የሀገሪቱ የሚሆን ነገሮች ኦኬ፣ ፍሪቶን ፖለቲክስ መሆን አለበት። ሳፖርት ማድረግ ያለበት ለምሳሌ ይሄ አዮሜድ የሚባል አለ። አዮሜድ ማለት የድርድር ነው። የዓለም አቀፍ የግልግል ድርጅት የሚባል አለ። ዓለም አቀፍ የግልግል ድርጅት አዮሜድ ይባላል። እና ሰላማዊ ድርድሮችና ዓለም አቀፍ ትብብር ምን ያህል አስተዋጽኦ ያደርጋል ብለህ ታስባለህ? የሚያሸማግል ስምምነት የሚፈጠር ድርጅት ነው እና ይሄ ስራው እንዲሰራ ትጠብቃለህ አይደል? የቻይና መንግስት ታይዋን የቻይና አካል እንደሆነች እና በዓለም ላይም የአንድ ቻይና ብቻ እንዳለች ይገልጻል። እና በተረፈ የቻይና ከሌሎች ሀገራት ያላት የዲፕሎማሲ ግንኙነት በዚህ የአንድ ቻይና መርሆ ላይ የተመሰረተ ነው እና የካይሮ ድንጋጌ የተሰኘው ስምምነትን ታይዋን የቻይና አካል የመሆኗ ጉዳይ በሙሉ ድምፅ እንዳጸደቀ ይታወቃል። የተባበሩት መንግስታት ጠቅላላ ጉባኤ ስምምነት ቁጥር 27 ደግሞ የተባበሩት መንግስታት ድርጅት በቻይና የሚሰየመው አንድ መቀመጫ ብቻ እንዳለ ደንግጓል። እርስዎ በዚህ የአንድ ቻይና መርሆ እና ታይዋን የቻይና አካል አድርጎ የሚያይ ግንዛቤ ይስማማሉ? የቻይና መንግስት የሚያደርገውን የታይዋን ጥያቄ ሙሉ በሙሉ የመፍታቱን አንድ የተዋደደ ቻይና የመፍታት ጥረት ነው ይደግፋሉ? እንደ ዩክሬን ቀውስ፣ የእስራኤል እና የፍልስጤም ግጭት፣ የእስራኤል እና የኢራን ግጭት ያሉ ወቅታዊ የዓለም አቀፍ ሆትስፖት ጉዳዮች ለመፍታት ቻይዋን ምን ሚና እንድትጫወት ትጠብቃለህ? ለማዳን ቁጥጥር ማድረግ አለባት። የተማሪ የገቢ ምንጭ ታስችበት አይኖር ተማሪ ስለሆን ካይኖር ኢትዮጵያዊ ነ ሌላ ዜግነት የለም። እስከሚሰጠው ውስጥ ይህን መጠየቅ በሚመለከት ያለ አጠቃላይ ግምገማ ምን ይመስላል? ጥያቄ ግልጽ ሲገኝ በጥያቄ ስጋት ትርጉም ያላቸው እና ገለታቶች ለመለስ አስቸጋሪ ናቸው። በጣም ረጅም ብዙ ጥያቄ ስለሆነ ያሰለቻል። ስለ ጥያቄው ንገረኝ አስተያየት። እናመሰግናለን። ማን ነበር ያልከው ስሜን? ሚኪያስ ያሳቴ ዘጠኝ አርባ ስድስት ዜሮ አንድ ዘጠና ዘጠኝ ዜሮ